ትልቅነቱ የሰው ስሌት አንተ የሰራይ በስንት የረጋይ ይሰማይ ትልቅ ተባረ አንተ ነህ ትባላል አንተ የሰራይ በስንት የረጋይ ይሰማይ ትልቅ ተባረ ሰሪው ነህ ትባላል አንተ የሰራይ በስንት የረጋይ ይሰማይ ትልቅ ተባረ ሰሪው ነህ ትባላል ሰማያት በላይ በላይ ከምድር በላይ በላይ ከፍጥረታት በላይ በላይ በላይ አንተ ትልቅ ነህ ሰማያት በላይ በላይ ከምድር በላይ በላይ ከፍጥረታት በላይ በላይ በላይ አንተ ትልቅ ነህ ስማያት በላይ